إثبات رؤية المؤمنين لربهم يوم القيامة. أمانيا الله يوم القيامة عندما ملكته كبقرآن بقول ينبرتن تملكتنا لك حديث بقول النبي عليه الصلاة والسلام من يلونيال إنكم من أنت سترون ربكم يتاجون ما يتاجوا يكرم كما ترون القمر تركان عندما سيطلوا ليلة البدر فأسرار سنوكا لا تضامون عندو ليلون سيبدلو لا تضامون وين دمو بسي سيستر مكاكلا جمالتنا كما تاجتاجتها الله شفير إيتي يتان بمايات من انسا تجاسافو فإن استطعتم كشالاتشو الله تغلبوا على مشتنفا على صلاة بصلاة لي قبل طلوع الشمس هاي كموت أصابه في تيالتشون صلاة على مشتنفا كشالاتشو وصلاة بصلاة لي قبل غروبها هاي كمثل أصابه عصرا مالتنا يينن على مشتنفا كشالاتشو فتعالوا عدرقوا بلو النبي عليه الصلاة والسلام نكون نزدفوا للتوقف الجري حديث متفق علينا ودفت النقاط الشرح ما برارع قوله يملوا النبي عليه الصلاة والسلام قال إنكم إن أنت سترون ربكم يتاجون ما يتاجوا أي كرينو سترون ربكم يتاجون ما يتاجوا أي كرينو في أي كرينو سينو تحقيقا تأكيدا يا سيدا سترون ربكم يتاجون ما يتاجوا أي كرينو هل خطابه إن أنت بلو ينقروا النبي عليه الصلاة والسلام للمؤمنين أمانيان هلون والسينو سينو للتنفيس لتنفيسنا تنفيس مالك لفيوتر مالك سينو لتنفيس من متقمو تنفيس مالك معنى الفيوتر مالك وده في تنملون ترسي هذا القوان لتنفيس تنفيس البارك ويراد بها التأكيد الزبوت علي يتفلقوا من دنو تأكيد انه ما تناكرنو سفرون ما يتاسو عيكرينو يملون نجر تتأكمن عليك مالك معنى التنفيس فيوتر هذا القوان لك مالك سين للتنفيس ويراد بها التأكيد حيوت ناشو تنفيس من السم تتوى وقولوا يمني لو كان ترون ربكم يتاشون ما يتاشوا يكرينو يمني لو عايتوا عينونه هايو تالاشو بأبصاركم بعيناشو هايو تالاشو بلباشو هاد الله هايو تالاشو بحساباشو مانا هاد الله هايو تالاشو بأبصاركم بعيناشو هايو تالاشو هاد النبي عليه الصلاة والسلام لهم أن نتأثروا لنه راسوا إيجيتاشنين بإيجيتان نتأثروا والأحاديث الواردة يوردوا يمتوا حديثوا بإثبات رؤية المؤمنين أمانيان اندمي ملكة لربهم يتاشون اندمي ملكة تطواني هنو حديثوا متواترة فتلقى قام يمتوا الجيبة أم صحيح هنو حديثوا سناشوا حديثا متواتر مالك درجة وقفة أن يهون حديث مالك يسوتوا بذات لو وشة لما أوراك نسمع ما في ميت المالك كان بزونا سمارك لأن كان دي خلفا يشك كلهم تسمانتو يشك مورات ايكي متواتر كان متواتر قوله يمي لو قال كما ترون لك اندم تيهلو ألف مرز ركان ليلة البدري فأسر على السنة وليس مالك اي ليلة كمالي مولو يمي هون البتل أسر من السنة وتبلوها ليلة البدري مالك أسر من السنة وتبلوها أسر على السنة وتبلوها أسر على السنة وتبلوها خير الأمور أوسطها مكافة لنوانا أسر على السنة لو تركوا فولي هنا بأسرار السنة وكلمة لديك مالك قولي هنا ملو بملو ما نمى يجبها سلقي كل من ملكة طالبان لبسونه مالك ليلة البدر يتركان اندم التاويج يتاكسون تايا الله شغلوا النبي عليه الصلاة والسلام وهي ليلة البدر مالك الليلة الرابعة عشرة أسرار السنة لديكنا من الشهر كوروس أسرار السنة لديك ليلة البدر فلا لزال لديك يالله شركة فإنه في تلك الليلة فالذكر لديك يتركا يكونوا يهونا قد امتلا نورا برهانو اجيب يمول لا يهون امتلا يمول لا يهون نورا برهانو اجيب يمول لا يهون البدل امتلا مالت مولا مالت والمراد يتفلق الزبوت علي من هذا التكذيب ما النساء تراته نبيه الله انت يتلاته فأسرى ربسن يوم الليل شرطان جلس هنا عندما يقول ما لا تاتوا نبيه ما النساء تراته والمراد يتفلق من هذا التشريف كجنس السر يتفلق من دنه تحقيق الرؤية ماية أمانيا الله ماية تاتون ارجت أن يالما جدد نبي عليه الصلاة والسلام أم ارجت أن يتلاتوا لا محال ارجت بأين عندما يتلاتوا مراتوا شركة أربعة سولون عندما نعوا لأسر على سنون كان لليس شركة عندما يتلاتوا مالك يكائنوا تولي لاجل بحث سبادة من أسر على سنون كان فحث سماتون يعني أنه يكون سمكن يولد سمكن لسيسنا حساب عدد رؤية العين عندهونه فتعام جلس من المرض والمراد من هذا التحقيق كذن التسر يمي تفلقوا من دلو تحقيق الرؤية من ملكة يمي دالو النجر لما الرقاقة መመለከት ማየት ጌታን ማየት የሚባለው وتأكيدها ما تناكرت ليستفلكو كما ترون ليلة البدر كما ترون القمر ليلة البدر شنو تأكيد ما يتاج بايكر رؤيون راسو رؤيون ملكتو ما يتبكى كيون باين مهون مرغا بيكاني لو لك شنو هنا ما يتاج شن انجل ما يكر ما يتاج شن مو باين عشن اندهون وسطن الله وتأكيدها ونفس المجازي عنها كني المبال النجر وش ما درغاتو كني مجازا وش يدرغون النبي عليه الصلاة والسلام የታችሁን ታያላችሁ ብለው ካንጻጽሩ ዝም ቢሉ ኖሮ ከኔ ሊሆን ይችላል ይቀበላል ማንኛውንም ትርጉ ታይታላችሁ ማለት ለሐሳብ ነው ታይታላችሁ ማለት በልባችሁ ነው ታያላችሁ ማለት በዚህ መልኩ ነው ሌላ ነገር ሊሆን ይችል ይቀበል ነበር ቅኔ መጃዝን ይቀበል ነበር መጃዝ ማለት ቅኔ ማለት ይሄ ደግሞ ለይለተል በድል ጨረቃን እንደምታዩ ታይታላችሁ ከተባለ መጃዝን መቻል እንደዚህ ላይ አይመችም ምንም አይነት መልኩ وهو يهنس السر تشبيه للرؤيه بالرؤيه ملكتان ملكتان النبي عليه الصلاه والسلام ينتظر لا تشبيه للمرئي بالمرئي المتايون ان المتايون عدلهم ليله تلبد ب 14ኛው ሌሊት ያለውን ጨረቃ በግልጽ እንደምታዩት ሁሉ ጌታችን በግልጽ ታይታላችሁ ملكتان በملكتان እንጂ ነው ያነጻጸሩ ጨረቃን በአላህ አይደለም ለምን لان الله تعالى ليس كمثله شيء ማለት ነው لان سبحانه ራቲ ተገባው ጌታችን ليس كمثله شيء እሱን የሚመስል ፈጽሞ የለም ምንም ነገር የሚመስል የለም ስለዚህ አላህ ጨረቃ መስሎ ታይታላችሁ ማለት አይደለም እይታችሁ እንደዚህ ግልጽ ይሆናል ማለት ነው ነብዩ አለይሂ ሰላቱ ወሰለም ይሄን የተጠቀሙት ማለት ነው ገልጸ ነው وقوله لميلو قال لا تضامون في رؤيتي እሱን በማየት لا تضامون لا تضارون ሚላል ሌላ ሪዋ لا تضارون አትጎዳችሁ لا تضامون من الله يمن تخفيف ادرك كان ناطقوا لا تضامون حسبكم لا تضامون يمرى روايه لا تضامون معنات اي لا يظلم بعضكم بعضا كذلك كذلكون اي بدلن راسو يايين انتن ايتالك كلهم بتكثير يملكتوال وقت السماء عندما يملكت كركان معنات لا تضامون لا تضامون بتخفيف من شلون دهو لا يزاحم بعضكم بعضا اتجرحكم ከዳበል እንደዚህኩን እንደዚህኩን እየተባባላችሁ አትጀፋፉ ላቱዳሩን ከሆነ አትጎዳዱም ማለት ነው መጎዳዳት ማለትም አንዱ ለራሱ ያዩ ሌላውን መከለከል ማለት ነው እንደዛ ማይፈጠር ላቱዳሙን ፍሩየቲ የታን በማያት አትጀፋፉ አትበዳደሉ ይበምንስታኢ ወተፍፊል ሚሚ ሚሙን ተፍፊፋ አድርገን ካናጠብቀው ማለት ነው ላቱዳሙ አይላ ይልሐቁኩም በይሙን በይማ አይፈጠርባችሁ ምን ማለት ነው በይም ማለት አይ ዘልሙን በደል አይፈጠርም በመካከላችሁ የሃይቱ የራሁ ባዕዱኩም ከፊሉ ያየ ዱነ ባዕድን ከፊሉ ቀርቶ ማለት ነው ግማሹ ቀርቶ ግማሽ ሰው ያያል ማለት አይደለም ላፉዳሙ ላፉዳሙ ቢተፍሲልም ቢተፍሲልም አትበዳደሉም አትበላለም ወሩ የቢተፍሲልታ ወተስጅልሚ ላፉዳመውን ምን ይላል ወሩ የቢተፍሲልታ ታው ላተ لا تضاموا تضامنا يتضاما لا تضامون يملالو تكفيلمين لا تضامون لا تضاموا لا تضامون كهنا ديمو من الالتضام نتازو من الالتضام او من الالتضام نتازو اي معناتن لا ينضم بعضكم الى بعض كفيل وجه كفيل اي الدجهم لاجل رؤيته السلمية አንዱ ሌላው ላይ ተንጠላጥሎ አይደለም የሚያዩ ማለት ነው በትክክል እስኪ ከፍ አድርገህ ያዘኝ ከዛም ላይ ወጥቶ ሰው ደግፎት ምን እንደዛ አይደለም እስኪ ጠጋበል እንደዚህ ደግፈኝ እስኪ ከፍ አድርገህ ምናምን ሳይባል ማለት ነው ላተባሙን ከሆነ ላተባሙን አንዱ ሌላው ላይ ሳይወጣ ሳትገፋፉ ሙዛሃማ ሳይፈጠር ግፊት ሳይፈጠር ማለት ነው ላተባሙን ማለት ደግሞ በደል ሳይፈጠር ማለት ነው በደል ማለት ምን ማለት ነው አንዱ ያየ ከፊሉ ሳይያይ ማለት ነው ያ ሳይፈጠር ታይታላችሁ አይላየም በሙ ሳይጠጋ ባዕዱኩም ከፊሉ ለባዕድም ሌላው ላይ ሳይንጠላጥ ለአጅሊ ሩእየቲ ጌታን ለማየስሉ ወልማዕና ማለትም አለ ሀዲህ ሪዋያ በዚህ ዘገባ ላተባሙነ በሚለው ዘገባ ከመጣን ላተጅተኒዑነ አትሰባሰቡም አትከማቹም ፊመካኒ ዋሂድ አንድ ቦታ ላይ ለሩእየቲ ጌታን ለማየት አንድ ቦታ ላይ ተሰብስባችሁ ችግር ተፈጥሮ ተጠባችሁ ተጨንቃችሁ አይደለም ታዩት የሆነ ነገር ልክ አንድ ቦታ ላይ የሆነ ትርኢት ለማየት ሰዎች አንድ ቦታ ላይ ተሰብስበው ከዛም ከዚህ ተጠራርቶ አንድ ሜዳ ላይ መጥቶ ነው የሚመለከቱት የሆነ ትርኢት ያለ አላህ እንግዲህ ሁሉም ማለበት ቦታ ሆኖ على الأرائك ينظرون على الأرائك ينظرون علبت كله هلو عشر على سنين كنت لك يا عشر على سنين الذي لما يسقى في دمه لا تسلك عرل اللي حنت أمر أي نقطة تسلك على نبتنا من النوال إذن بمسكو ثم وصلت على النوال حكذا قلت هنا جيفاتون هنا ندرك لا يخاف السبب سبوتا يتعلق على شبتنا شو إياه لا تجتمع أنا في مكان واحد عندي مدرك لا تسلك لرؤيتي جخال لمعي فيحصل بينكم الزحام بل لا أنت مكاكل بيكي لفتر زندا والمعنى مالتهم على الروايتين بهو لسي جذبا كمتان لا فضاء مون دمينو لمنك على الله دمجم حقن ضمى دمجم لا فضاء مون وين دمو لا تضامنون دمينون بهو لسي الرواية مأتان أنكم إنانت أمانيا ترونه جتان تايتا لاتو رؤية محططة رجس إنا يترقاد جدئوه من ملكفات الملكفات كل منكم كل منكم ننزح يراه جتانيان وهو في مكان أبو توفى على الأرائك ينظرون على الأرائك ينظرون يجن السويس على الجاكس اللي هنا يملك كتابه مانن الله يالو مانن الناس تسيك النجر هو اللي على الأرائك ينظرون أجب سوى سؤالي لك ولدينا لهم ما يشاءون ولدينا مزيد للذين أحسنوا الحسنة وزيادة عن النبي صلى الله عليه وسلم فسرها في النظري إلى وجه الله الكريم وقوله يمن لو قال فإن استطعتم كتالاتوا النبي عليه الصلاة والسلام ألا تغلبوا على مشنف كتالاتوا على مشنف لو كتالاتوا أكم كتالاتوا لا تصيروا عاتهون مالتنا كتالاتوا مالت قال تالاتوا بالزوهيد مالت عدلنا بس اللابو في السنة ترفنا جلال على مشال عندك على مشنف عقمو كالاتوا عدراتوا الناس الشنف لا تصيروا مغلوبين كشنات يرسون بمنك على صلاة بصلاة لي قبل طلوع الشمس هاي كما اصابت بالسوء يصبح الصلاة عتشنف عدرتنا عتشنف وار وهي معناته انك قبل طلوع الشمس هاي كما اصابت يمتسجل الصلاة صلاة الفجر يفجر صلاتنا الصبح معناته وصلاة للام صلاة قبل غروبها هاي كما اطلقوا بشكل يالكتون من صلاة لا لنشن فعكم كالاتو وهي اسوام صلاة العصر ناس يا عصر صلاة ففعلوا عادر قد عادر عصر عند أقوب النبي هلت وقت وسلاي يلا النبي عليه الصلاة والسلام النبي هلت وقت وسلاي لمن نجزي كذي لمن بوت عصر ستاشو لمن نجواتو النبي عليه الصلاة والسلام انكسر ففعلوا عادر قد اي حافظوا تدرابكو على هاتين الصلاتين النبي هلت صلاته بس انك حاكي عزواتو في الجماعة فجماعة بنسجد في أوقاتهما كذياتو انتبقوا بنسجد عدرا قالوا النبي عليه الصلاة والسلام عندهم أمي جرمان وخصوا هاتين الصلاتين أن الدخول التقطوش فليه أو وخصوا رسول الله صلى الله عليه وسلم نبي يليه تادرقوا تفرق شطاته هاتين الصلاتين أن الدخول التقطوش هاتين مالك أن الزهين مالك أن الدخول التقطوش كل الصلاتوش نبي يليه تادرقواته لمن يهون لاجتماع الملائكة فيهما بأن الدخول التقطوش ملائكوش السبع ملائكه يتكاكل يتعاقبون عليكم ملائكه الليل وملائكه النهار يقننا يلليت ملائكه يتكاكل قال يمتطبقوا عصر ساعه درس من يتطبقوا عصر ላይ ወደ ጌታ ይሄዳሉ ያዳር ملائكه ደግሞ ይመጣሉ በዚህን ሰዓት ሁለት ملائكه ይገናኛሉ ማለት ነው የሚመጡት የሚሄዱ በዚህ ወቅት ላይ عصر ላይ ሱብሂም ላይ ሲጠብቁ የሚያደሩት ጧት ይሄዳሉ ወደ ሰማይ ሌሎች ደግሞ የቀን ይመጣሉ የሚገርመው እነዚህ መላእክቶች ድጋሚ ላንድ ኳይደሱ ሌላም ጋር አይሄዱ ያስካላ ወላ አለሙ ዝኑደ ረብከ ወማ አለሙ ዝኑደ ረብከ ኢላ እጃን ደንደክ ላይ ከሃብ ላይ መላእክት አጂ ያ መላእክታ ዛሬ ቀን ከሱሊ ጀምሮ እስከ አስር የሚጠብቀው ለዲት የሚመጣው ሌላ ያ ሌላ ቦታ ሄዶ ሌላ ዘበኛ የሙሐመድ ከማ ላይ ሄዶ ታባቂ አይሆን ምን አጂብ የመላእክቱ ተመልሶ ማይመጣ فهما النزه لتوقفش أفضل الصلوات كصلاة كل مرقوس ناكه لتوقفش فناسب تزامد أيجازا كفيال السبتون تزامد فناسب تقريخون تزامد أيجازا كفيال السبتون من حفظ يتتبابك عليهما النزه لتوقفش يتبك عالتوتو تقريخون يكفلوا تقريخون لأفضل العطايا فلعاتهون ستوطى للسبتون السندق ومن دنه وهم نظروا إلى وجه الله يفاكين في من ملكه ان الذين قلت تقطت الزيلا اياي زي عمطاتهم اللي عليه الصلاه والسلام كنت تنطلق على الكبوات الذين جهاتهم تعلاتوا اثراتهم كجرق عندما تايو بلو የነዚህ ሁለት ወቅቶች አመጡ ለአለሁ ማዳ ስጦታ ነው ማለት ነው። እነዚህ ወቅቶች ተጠባበቀተው ጌታን ያል ማለት ነው ዑለማዎች ሲምባጣ አድርገዋል ከዚህ ላይ ይድሉ አለ። እነዚህ ሁለት ወቅቶች ብቻ ናቸው አ አክሉ ሶላት አለ المنافقين ማንም ነብዩ አለይሂ ሰላቱ ወሰለም ያለው ሶላቱ አልዒሻ ወሶላቱ ስብህ የሱብህ ሶላት እና የዒሻ ሶላት ማበቀሪያ ማበቀሪያ ነው ወላሂ ያስተሃና ስለላይ ነው በጣም ደካሞች የሚለዩ አስርም ማንንም ይመጣል ዙህር ሲደብረው ይመጣል ለቂራትም ተብሎ ይመጣል አስርም ትመጣለች እንደምን ማግሪብም ያለ ነው ማግሪብ ላይ እንደውም ይበዛል ከአስር በላይ ክላስ ነው ዒሻና ኢንሻአላ ሱብሂ ናቸው ነዚህ ናቸው ወላሂ ነው አንደ ይፈል ይመረጥ ላህ እኛ ጋር ትግል የሚሰገደው እስከ 10 ሰዓት አይዮ አን 12 ሰዓት ተኩልም 12 ሰዓት ተኩልም አለ 11 ሰዓት ተኩልም አለ 12 ሰዓትም አለ 1 ሰዓትም ላይ አለ 1 ሰዓት ተኩልም አለ ክላስ እስከሚሰደድስ ጀማዓ ይጠባል ያሱብሃንአላህ ረንደልና ወቅት አለው ወላሂ ወቅት አለው ያላህን ፊት ማየት ይፈልገ አላህ ይወፍቀን አንድ ነገር ደግሞ ማትሸነፍ ከሆነ ማሸነፍ ከቻላችሁ አብይ ነብዩ አለይሂ ሰላቱ ወሰለም ላለመሸነፍ መሞከር ነው ያለበት። አንድ ሰው እስከ 9 ሰዓት ድረስ ተከሎ እንቅልፍ አሸነፈ ይል ማንንም አይሰማም አይሰማም ጌታ ፊት እንደዛ አይነት አይደለም ምክንያት እንደዛ አይነት ድርክርክ ያለ ምክንያት አይቀርም አላህ ስለዚህ ምክንያታዊ ስንሆን መግሉር ከሆነ እንቅልፍ ነው ወላኪን 9 ሰዓት ድረስ አውቀን ሱሪራ ተኝተንበታል ማለት ነው ለዚህ ያጋጣሚ እስከ 9 ሰዓት ድረስ አይቸገራለም ከተቸገረ ተነስተን ማድረግ አለበት ወይ ጓደኛን ደውለህ እንኳን ራሱ አስነሳኝ ልትል ይሄን ማድረግ አለበት እስከ 9 ሰዓት ተኩል ድረስ ወይ 9 ሰዓት 8 ሰዓት ድረስ ከፍሎ አንተው ነብዩ አለይሂ ሰላቱ ወሰለም ከኢሻ በኋላ ወሬ የጠሉት ለምንድነው አታውሩ ተኛሉ ለምን ለሱብህ እንድንነሳ ሱብህን የሰገደ በጀማዓ ምንድነው አሉ ነብዩ አለይሂ ሰላቱ ፊቢለቲላ በአላህ ቃል ኪዳን ውስጥ ነው ያለው ማንንም አይነካውም ምድረክ ማንንም አደጋም አይደርስበትም አላህ ብቻ ከፈለገ ያወጣና ያጠቃዋል እንጂ ማንንም አይነካውም ያለው ይችላል። ስለዚህ ነው የሙናፊቆች መለያ አው በእያንዳንዱ ሰው ላይ ይፈል አው ሁሉም ላይ ሰው ልጅ ነው እነሱማ ተውሂድ ነው ረሷታ ነው እንኳን ለመላእክት ከብቃሪ እንኳን ለመላእክት ከብቃቂ ሊያደርጉ አይደለም አላህን ክደዋል አይደል አላህ ወልጃል ብሎ አላህ ልጃል ብሎ አላህ ሌላም ተባቂያል አፈባው ተም ተባቂ አላህ አን ስለዚህ እዚህ ቦታ ላይ ሁለቱ ወቅት ነው ነብዩ አለይሂ ሰላቱ ወሰለም ይለያቸው አስተለ ሶላ አለል ሙናፊቂን በሙናፊቅ ላይ ከባድ ወቅቶች ምንና ምን ናቸው ሱብሂና ኢሻ ናቸው ተብሏል ሱብሂና ኢሻ ናቸው እዚህ ሐዲስ ላይ ኢሻና ሱብሂ ናቸው በጣም አደገኞች በደረጃ አክፋጫ ደግሞ ስንመለከት ሱብሂ ቋን ያስተመልከቱ ሱብሂና አፍ ሱብሂና ኢሻ ማረክ ሲሰጡ ሱብሂ በጣም ሐደና ሱብሂ ይሄግና መልያ የዲን የአላህ ፍቅር ያለው ሰው የነብዩ ፍቅር ያለው ለዲኑና ፍቅር ያለው ሰው ማለጠሪያ ነው። ስለዚህ የነብዩ አለይሂ ሰላቱ ወሰለም አንደብታለ አስሩ ራሱ ደረጃ አላት በሌላ ደግሞ አላህ Subhanahu Wa Ta'ala ሐፊዙ አለሰላዋቲ ወሰላቲል ውስጣ ወቁሙ ሊላሂ ቃኒቲን ሲል አምስት ሶላትን ጠብቁ አለና በተለይ መካከለኛው ነው አለ። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን ብለው ፈጥረዋታል ይሄ አስር ነው ሶላትል ውስጣ ይሄ ደረጃ አለ من صلى البردين دخل الجنة ሁለቱም ብርዳማ ወቅት ላይ ሁለቱ ቀን መጀመሪያና ጫፍ ላይ ያሉት ወቅቶች ተሰገደ ጀነት ገባሉ። ማና ማናቸው ሱብሂና አስር አስርና ሱብሂ ሱብሂና ኢሻ እዚህ ይገናኛሉ በጣም በደስታ። ነዚህ ነዚህ ወቅቶች በጣም ጥንቃቄ ማድረግ ያለብን ኢንሻአላህ አላህ ይወፍቀን። እና ምንድነው አላህ የውመል ቂያማ ለመታየቱ ሌላ ነብዩ አለይሂ ሰላቱ ወሰለም የተናገሩት ነገር ሐዲስ አለ ሶሐይህ የተዘገበው ሙስሊም ላይ የተዘገበ ሐዲስ ነው። ነብዩ አለይሂ ሰላቱ ወሰለም እንዲህ ይላሉ አላህ بعد ما دخل اهل الجنه الجنه የጀነት ሰዎች ጀነት ከገቡ በኋላ يقول الله تعالى لأهل الجنه የጀነት ሰዎች አላህ እንደዛ አይነት ጥያቄ ያቀርብላቸዋል አዚዱኩም ሸይ የሆነ ነገር ልጨምርላችሁ ይላችኋል። ለጀነት ሰው የሚጨመር አለ፣ የቀረ ነገር አለ፣ ጸጋ የተመችቷችኋል፣ ጀነት እንዴት ናት ይላችኋል። ያ አላህ አለም ቱበይሁ ዩሐና ፊታችንን አብሪ እንዲያሸበርቅ አድርገሃል አይደል እንዴ? ካፊሮች ሲጠቁስ አለም ትርክነ ጀና ወትጀኒ ብነና ጀነት አስገብተህናል አይደል እንዴ? ከእሳት ነጻ አድርገህናል አይደል እንዴ? ምን ሌላ የሚጨመር ነገር አለ ይልታል። ፈየርፈዑ ላሁ ልሒጃበ አወጅ አላህ ከፊቱ ላይ ሂጃቡን ክል ያደርግና ፈየረውነ ፈየንዙሩነ ኢላ ወጅህ ላህ የአላህ ፊት ይመለከታሉ። ወላሂ ለይሰ አለዘ ወላ አግላ ሸይእን የጀዱነ ሁስልበ እጀነቱ አንድም ጥሩ ነገር አያገኙም የአላህን ፊት ከመመለከት ይበለጠ። የዛን ጊዜ በቃ ደስታ በደ አዩ ኒዕማ ወላሂ አዩ ኒዕማ ሀዘ ኒዕማ አንድ የእንትን መንዙማ ግን እናቃት አንድ መንዙማ አለች። ምን አለች መሰላችሁ? ሀጀ ሰሌ ስልጀና ኢላ የፈለዚ ሀቢበል መውላ ወሰሌ ሀላይ ይችላል። ለሀጀ ሰሌ ስልጀና ኢላ ጀነት እስኔ ምንም ጉዳይ ነገር የለኝም። ረዒ ናፍቆኝ አይደለም፣ ምግቡ አይደለም፣ ቁስሮቹ ፎቆቹ ምናምን ህንጣው አይደለም። ሩዕ የፈለዚ ሀቢበል መውላ የመውላን ወዳጅ ነብይን ለማየት ብቻ ነው አሉ። ገጣሚ ማለት ነው። ወላኪን እኛ ደግሞ ምንድን ነው ሩእየተ አን መውላ መውላን ለማየት ነው። በጣም በቃ ፈርስቱል ማን ለማየት ነው? አላህ። ከዛ ቀጥሎ ነብዩ አለይሂ ሰላቱ ወሰለም ከዛ ወደ ለይኑ ምኑ ገለው ሂድ። አንደኛ ይሄ ፋይድ የዘገቡት ሙስሊም ላይ የተዘገበ ሐዲስ ነው አላህ እንደሚታይ። ሌላ ደግሞ አቡ ዳውድ የዘገቡት ሐዲስ አለ። ምን ይላል መሰላችሁ? ነብዩ አለይሂ ሰላቱ ወሰለም እንደሃል አዩመ ምርአቲን አደኸለት ቢቀውሚን መን ለይሰ ሚንሁም አንድ ሴት አሉ አንድ ሴት እሆኑ ህዝቦች ውስጥ የእነሱን ዘር ያልሆነ ዘር ያስገባል። ዝሙት ሰርታ እርግዛን ይመስል በባል ላይ ሆና ዝሙት ሰርታ ልታረግ ትችላለች። የዛን ሰዓት ከዘራቸው ያልሆነ ዘር እንቀላቅላለች ጋር ይሰች። ይህንን ያደረገች ሴት አሉ ነቢዩ አለይሂ ሰላቱ ወሰላም ፈለይሰት ሚነላሂ ፊ ሸይ ከጌታ ጋር ምንም ቦታ ደረጃ የላት። ወለን ተድኹለ ልጀና ጀነትም አትገባም አሉ ነቢዩ አለይሂ ሰላቱ ወሰላም። ቀጠሉ አሁን መን ጀሐደ ወለደሁ ወሆ የንዙሩ ኢለይ ልጁን የካደ ሰው ፊት ለፊቱ እያየ ይህም ሰውዬ ፈየሕጅቡ ላሁ አንህ ምን ነበር አላህን ከማየት ፊቱ ይጋረዳል ብሏል። ልጁን የካደ አላቅህም ከየት እንዳመጣቸው አላቅም ብሎ የራሱ ልጅ እንደሆነ እያወቀ ልጅ አይደለህም ብሎ ከካደ አላህ የውመል ቂያማ ምን ያደርገዋል? ይጋረድበታል። አያየው ጌታን አያየ ይህ ሰውዬ ማለት ጌታን አያየ ወየፍሰሑሁ አላ ሩኡሲ ልኸላኢቅ በፍጥረታት መካከል የውመል ቂያማ አላህ ያሳፍረዋል፣ ያጋልጠዋል። ልጁን የካደ ሰው ማለት ነው። ተማሪ ግን ግልጽ ነው። ገልጹና ገልጧቸው ከሁማ አፍሉ ሰለዋት ከሰለዋት ሁሉ ምርጦች ናቸው። ፈናሰበ ተዛመደ አጁጃዛ ክፍያ ሊሰጠው መንሐፈቡ አለይና እነዚህም ሁለት ወቅቶች የጠበቀ የአበል ልአጣያ ላጅ የሆነ ስጦታ ወሆን ነገሩ ምልከታ ኢላ ወጅህ ላይ ተዓላ የጌታን ፊት መመልከት ማለት ነው። ወሻሂዱ ምን ልሐዲ ከሐዲሱ የምንረዳው ነገር አነ ፊህ እዚህ ሐዲስ ውስጥ እስባት ሩእየት ልሙእሚኒን አማንያን እንደሚመለከቱ ተረጋግጧል። ሊረቢህም ጌታቸውን እንደሚያዩ ያንን ባይናቸው የማንን ሐዲስ ነበር ባለፈው የተመለከት ነው የነገርኳቸው ሐዲስ ነበር جرير بن عبد الله البجلي صحابي يوم نذكر قصته جرير بن عبد الله البجلي لم هو أماني عن جثة يوم القيامة ترونه كما ترون هذا القمر عيانا يمثل نفس ذلك فعاينا شو تعالى شيء من الحديث هذا فعيون ثلاثي عيانا فعين فعين فعين بدرس التيال مالك من يوم القيامة بلد بارد ለልብ አይ የውመል ቅያማ የቅያማ ቀን አባሽም አልካደም ማንም አልካደም። ሀዲሱ ሙተዋቲር ስለሆነ ቅጥዕየ ደላላነት አለ። አላህ አማንያኖች አላህን ማየታቸው ደሊሉ መረጃው ከቁርአንም ከሀዲስም ቅጥዕየ ደላላ አለው ነው የሚሉት። ደሊሉ ቁርጥ ያለና የተረጋገጠ ምንም ሸክ የሌለበት። ወሚን አጅሊ ዛሊክ ባዕዱ ልዑለማ ከፈሩ መን ጀሐደ አነላሃ ገይሩ መርእይን የውመል ቅያማ የቅያማ ቀን አላህ አይታይም ያሉት ሰዎች ከሀዲያኖች ናቸው ብለው አከፍረዋቸዋል። ከዚህ በመነሳት የድሉ በጣም ቀጥዬ ነው። ቁርጥ ያለ ምንም ማያወላውል አላህ አንድነት አንድ እንደሆነ ከጠይኑ አገልግሎት ከጠይኑ ገዲ ከጠይኑ ገላላ ማለት ምንም የሚያሸማ ነገር የለም። ለዚህ ማህበረሰብ ክዳን እንጂ አንካደም ሱፊዝም አንካደም ማንም አንካደም አሻዕሪዝም ማቱሪዲዝም ማን ጀሚያዎችና ሙዕተዚላዎች ናቸው ካሉ ጀሚያና ሙዕተዚላ ክደዋል። አላህ ይታይ አቅጣጫ እንዳይዘብን ብለው ነው አባቶች ይታያል አሉ። ወላኪን ኢላ ጂሃቲን ነዋልን ያሉ ለምን አቅጣጫ የለም እናየዋለን ግን ያላቅጣጫ ነው የምናየዋለን። ጀሚያና ሙዕተዚላዎች ደግሞ ከታየ ጥሩ አይደለም አይታይም አሉ። አፈግሪኩላክሰሮ ለፊቱል ቀዲር አው አንሁም የቁሉነ ለን ተራኒ ቃል አላሁ ተዓላ ለሙሳ ለን ተራኒ ወላኪን እንድር ኢለ ጀበል ምን አጅል ዛሊከ አን አላህ ተዓላ ገይሩ መርኢይን ብሏል። ወላኪን አጥልና ሀደ ደሊል ወልካደ ገናል አይደል ካዋላ ወረካች ዘነጋች አገናችሁ ማሻአላ ኮብዘ ወሻሂዱ ወከተቀደመ አልፋል ዚክሩ ዝርዝሩ አልፋል ወከተቀደመ በእርግጥ አልፋል ዚክሩ ዝርዝሩ ማን ኻለፈ ፊ ዛሊክ ይሄን እየተጻረረ ማረድ ያለህ በሱም ላይ መልስ ተሰጥቶ አሳልፈናል መልስ ተሰጥቶ አሳልፈናል ላይ ላይ ተጠንቀቁ አሳልፈናል። አላህ እንደሚታይ የውም አልቂያማ አይታይም ያሉ ሰዎች ላይ ረድ ተሰጥቷል። ሙዕተዚላና ጀህሚያዎች ምን ነበር ያሉ ጀህሚያዎች ከቁርአን ያ ምን ነበር ያሉ ለንተራን ምን ብለን እንደመለስንበት ወረጃ አደረገ አስራይላት ትግሬ ይረሳል ያለ ታዲያ ዲጋ አይደለችም ምን ያምንለው እነሱ ታዲዲን ያሉት ዝንተ ዓለም አይታይም ማለት ነው ያሉት እነሱ ለኔ ያለችው ታዲዲን ነው አይደል ያደረጉት ዝንተ ዓለም በጭራሽ አይታይም እኛ ምን አልነሱ ለን ዝንተ ዓለማዊ አይደለችም ለነ ራሱ ቁርአን ላይ ለን ታዲዲን ሆነ አልመጣችም እና ምን ነበር እሱ አይ ወለየተመነው አበደ በፍጹም ሞተን አይመኙትም ተብሎት ያበቃ ጀነት ጀሃነም ውስጥ ግን ምን አሉ ለይቅዲ አለይና ረቡ ከረጌታ ሆሎ ይግደለን ብለው ጥያቄ አቀረቡ። ስለዚህ ለንታዲ ልጅ ብትሆነሮ እዛ ተሰራ ይሄን ብለናል አይደል እና የተለያዩ ሌሎችን ተመልክተናል እንዳትረስ እንደል ከላሚ አላ ተፍሲር አያት ቁርአን አያዎችን በሰተርንበት ጊዜ አሳልፈናል። አለቲ ያቺ የቁርአን አያ ፊሃ ኢስባቱ ሩያ ሩያ ያለባት ሆነ ወላሁ አዕለም ወላሁ አዕለም ግልጽ ነው አይደል መውቂፉ አህል ሱነቲ ሚን ሃዲሂ አልአሃዲስ አለቲ ፊሃ ኢስባቱ ሲፋት አርረባንያ መውቂፉ አህል ሱና የአህል ሱናዎችን አቋም እንመለከታለን ሚን ሃዲሂ አልአሃዲስ ከነዚህ ሐዲሶች ለነዚህ ሐዲሶች ያላቸውን አቋም እንመለከታለን። አለቲ እነዚህ ሐዲሶች ፊሃ ውስጣቸው ኢስባቱ ሲፋት ረባንያ የጌታችን ባህሪያቶች ተዘረዘሩባቸው ሲሆኑ ሐዲሶችን አህሉ ሱነቲ ወልጀማዓ ምን አይነት አቋም አላቸው የሚለውን እንመለከታለን። ማውቂ አቋም ማለት አህሉ ሱነቲ ወልጀማዓ የአህሉ ሱናዎችን አቋም እናያለን። ምን ሀዲህ አልአሃዲስ በነዚህ ሐዲሶች ዙሪያ التي النبي حديثه فيها وصاتو اثبات الصفات الربانيه جتاوي بحريوش تذرذروا باطوال انفسن نملكتان الى امثال هذه الاحاديث الذين حديثه تمثالوا الذين حديثه تمثالوا ياتلفناشون حديثه تمثالوا الى امثال هذه الاحاديث الذين حديثه تمثالوا التي يخبر فيها رسول الله صلى الله عليه وسلم وهو عليه الصلاه والسلام يتناجروا باطوال አረብ ከጌታቸው ይዘው የተናገሩባቸው አሉ። ቢማ ይخبሩ ቢ ያው የሚናገሩበት በተናገሩበት ሐዲስ ተናግረዋል ነብዩ አለይሂ ሰላቱ ወሰለም። እነዛን ይመስል ሐዲሶች فإن الفرقة الناجية ብሎ ይቆጥራል። الى امثال هذه الحديث الذين حديثه تمثلوا ማለት ነው ይከተላል። قال حديثه ما ده يقران يمثال الى امثال هذه الحديث الذين يمثلوا ብዙ ሐዲሶች አሉ። التي انذ حديثه يخبر فيها نبيي يناغرالو رسول الله صلى الله عليه وسلم يا الله ملائكتنا تناغروال يناغرالو عربي كجيتاچي بما يخبروا به بنيناغرو بده يناغرالو بنينغرو بما يخبروا به يتناغروتن تناغروا بال الله دنيتو معناتنا الله يتناغراچو او بما يخبروا به نبيي يتناغروت حاجه يتناغروبت نغيرال يا معناتنا راسه خبر اسمه ملك حاجه እነዚህ የመሰሉ ሐዲሶች አሉ ነብይ የተናገሩበት ፈኢነል ፍርቀተ ናጂያ ነጻ ወጥዋ ቡዲ ማለትም አህሊ ሱነቲ ወልጀማዓ የሱና ቤተሰብ የሆነችው የሐቅ ቤተሰብ የሆነችው ይቺ ግሩፕ ይእሚኑነ ቢዛሊክ በዚህ ጠንቅቀው ያምናሉ። ስለዚህ ነብዩ አለይሂ ሰላቱ ወሰላም በተናገሯቸውና የአላህ ባህሪ በመጣባቸው ሐዲሶች ነብዩ በተናገሯቸው ሐዲሶች ፈኢነል ፊርቀተ ናጂያ ነጻ የምትወጣ የምትድነዋ ስኬታማዋ ቡድን አህለ ሱነት ወልጀማዓ ማለትም አህለ ሱነት ወልጀማዓ የሆኑት ይእሚኑነ ያምናሉ ቢዛሊክ በዚህ ጠንቅቀው ያምናሉ። ከማ ዩእሚኑነ እንደሚያምኑ ሁሉ ቢማ አክበረ አላሁ ቢህ አላህ በተናገረው እንደሚያምኑ ሁሉ ፊኪታቢ በቁርአን ውስጥ በተናገረው እንደሚያምኑ ሁሉ በሐዲስም ውስጥ በመጣው ያምናል። ሐሳቡ ገብቷችኋል? ሲያምኑ አህለ ሱነት ወልጀማዓ አው ልፍርቀቱ ናጂያ ሲያምኑ የሚያምኑት ምን ገይር ተሕሪፍን ያለማዛባት ትርጉም ያለመቀየር ትርጉም ያለመጠምዘዝ ያለመቀያየር ተሕሪፍ ማዛባት ያለማዛባት ትርጉምን አዛብተው አይደለም። እስተዋን በእስተውላ ወጅህን በተዋት የሆነ ብሕት እንዲህ አጅር በመስጠት ምናምን እንደዚህ አይነት ቀልብ ሰው ቀለላብሰው ወይንም ደግሞ አታጥተው አይደለም ምን ገይር ተሕሪፍን ያለማዛባት ومن غير تكييف ومن ولا تعطيل يا لما الراق والتعطيل ما لم يندم تلقوا اربع ما تزق ما لكم قلتوا عند لا يكمتوا ما من نفسه سايري مثل اكثر كتحريفنا كتعطيل قالوا في كيف كنا كل معطل محرف وكل محرف معطل هنا نعم او لا نعم لا صح ها كل محرف معطل وليس كل معطل محرف ማን ነው ውስጥሩ የሚገርም ማህረብ አቦ አላህ ኩዝ ሸላ ማሻአላ ይዳክሙ አይንደል ያን ምን ልትከ ማን እንደለ ተሕሪፍ ማለት ሌላ ተጨማሪ አለበት። መጀመሪያ ተዕጢል ነው ማዕናው እስተዋ ያለው እስተዋ የሚባለውን ነገር አይዝም ሲሉ ምን አደረጉ? አራቆቱ። ከዛ መጡና ሌላ ቃል ሰብስብት አደረጉ። ይስተውላ ያለው ሌላ ተጨማሪ ማለት ነው። ማዕቂልነት ማሐሪፍነት መነሻ ነው። ማሐሪፍ ከሆነ አንድ ሰው ማዕቂልም ነው ማለት ነው። ተጓባና መጀመሪያ ትርጉሙን ካራቆተ በኋላ እንደገና ሌላ ቦታው ላይ እየተካተተ ታሪክ ማለት አህባሽ ማዕትነት ማሐሪፍ ማለት እ? ስለዚህ ቀለል አድርጎ ማሐሪፍ ብንል ሁለቱም ይይዛል ማለት ነው። ማሻአላ ወላ ተዕጢል ያለ ተዕጢልም ነው አህለ ሱነት ወልጀማዓት በቁርአን የተጠቀሰውን እንደሚያምኑ ሁሉ በሐዲስም የተነገረውን የሚያምኑ ወሚን ገይር ተክይፍ ሁኔታውን ያለመዘርዘር ሁኔታውን ያለማብራራት ሁኔታ ማብራራት ማለት አላሁ ፈውቀ አልዓርሽ ነው። ነአም ፈውቀ አልዓርሽ ተቀምጧል፣ ቆሟል፣ አርሽን ተደግፎታል፣ እንደዛ አድርጓል ምናምን የሚባል ነገር ተጨማሪ ኢንፎርሜሽን ማብራራት አይፈቀድም። ተክይፍ ማለት ይሄ ሁኔታውን ያለመዘርዘር አላህ እጅ አለው ከዚህ የተሰራ ከዚህ የተፈጠረ እንደዛ አይነት እያለ የሆነ ነገር ማብራራት አይፈቀድም። የለም ያለን ኢንፎርሜሽን አላህ አለኝ ያለውን ብቻ ማረጋገጥ ነው። አላህ ፈውቀል አርሽ ነኝ ብሏል፣ ፈውቀል አርሽ ነው ተደግፏል፣ አርሽን ቁሞበታል፣ አርሽን እንደዚህ አድርጎታል፣ እንደዚህ ብሎበታል አንልም። አልተነገረንም እና ያልመጣን አንዘባለን። አህለ ሱነት ወልጀማዓ ሀከዳ ከዛ ባናደ ምን ገይር ተክይፍ ማለት ነው። ወላ ተምሲልን ያለማነጻጸር ማነጻጸር ማለት ደግሞ ልክ እንደዚህ ልክ እንደዛ ልክ እንደሱ ልክ እንደኔ ልክ እንደሱ እያሉ መናገር ማለት ነው። እነዚህ ሙሸቢሃዎች ናቸው። አህለ ሱነት ወልጀማዓ አቋማቸው በይነል ሙሸቢሃት ወልሙዓጢላ ሆኖ ነው የሚጓዙ። ሙዓጢላ ሌላ ጫፍ ላይ ናቸው፣ ሙሸቢሃ ሌላ ጫፍ ላይ ናቸው፣ መካከል ወሰት ላይ ናቸው። አህለ ሱነት ወልጀማዓ ለምሳሌ ሙሸቢሃዎች ምን ይላሉ? አላህ ፈውቀ አልዓርሽ ነው፣ አርሽ ላይ እንደዚህ ተቀምጧል ሊል ይችላል። እንደኔ እንደዚህ ዙፋኑ ላይ ቁጭ ብሏል፣ እንደ ፈራጅ ቁጭ ብሏል። አውላ ኢል ሙሸቢሃ ሙሸቢሃዎች ናቸው። ሙዓጢላዎች ደግሞ አላህ ፈውቀ አልዓርሽ አይደለም ማለት ሌላ ሰጡ ተሕሪፍ አደረጉ። አህለ ሱነት ወልጀማዓዎች ፈውቀ አልዓርሽ ነው ተቀምጧልም አንልም፣ እንደናንተ እንደ ሙሸቢሃዎች ከአርሽ በላይ አይደለም አንልም፣ እንደናንተ እንደ ሙዓጢላዎች ስለዚህ በይነ ለበይነ ነው ሆኖ የሚቆጥ ወጥ ተጣርታለች። አሽር ወደ ማብራሪያው ስንገባ ታዳ በያን ይህ ማብራሪያ ነው ለመውቂት አህል ስነት ወልጀማ ለአህል ስነት ወልጀማዎች አቋም ማብራሪያ ነው። من احاديث الصفات الوارده يمتوا حديثوتين مبرارات عن الرسول صلى الله عليه وسلم فلا نبيو حديثوت متونتنوتين مملكتنا ما هي شركتنا جاءنا اهل السنه والجماعه بجزئ المفاتيح بعد ولد يعني سنتين قلت جسدها معناته شركتنا جاءنا النصوراتو وائفه المنصوره النصوناتو وائفه المنصوره وائفه الناجيه ثلاثيه اهل السنه والجماعه عندنا አንዳንድ ነገር እየተከፈተ ያለ እዛም ጥይት አሉ ስነት ወጀማዓ ታገኛለ ሳውዲ ለጥይት ሰለፊ ያን ታገኛለ ዝብጥይት ሰለፊ የሆነን ማጃ ታገኛለ እዝብት መጣ ፍርቀቱን መልቆራ እዛም ጥይት ሁሉም ቋይታዎች አንድ ናቸው አቋማቸው አንድ ነው ስያሜው ማለት ነው። አንድ ነገር ደግሞ ማውቅ ያለብን ነገር ምን አለ መሰራችሁ ስያሜው ሲወጣ ለከታተል አይፈጠርም። በጣም መረዳት ያለብን ነገር ይሄን ነው እነሱም እኛን ይጠቀሙብናል አንከታተልም አንከፋፍልም ያቋም ልጅነት የለም በቃ ያቋም ልጅነት እንዳይኖር መጋት ነው እንጂ ስያሜውን አይደለም። ስያሜውን ከኛ የተሻሉት ታላቁ ኢማም ኢብኑ ተይሚያ አቂደቱ ወስያ ላይ ምን ብለው ጠሩ አህሉ ሱነቱ ወልጀማዓ አህሉ ሱነቱ ወልጀማዓ እንባላለን። ሙስሊም ነው የመጀመሪያ አቋም ሙስሊም ነው ወላኪን አንነቢ ሰለላሁ ዐለይሂ ወሰለም هذه الامه تفرقعلتش ان اغاني ነው ታሪኩን ተፈጽሞ ሆኖ ተረጋግጦ አልተፈጸመም ይሆናል። ወአንው ትልቁ ነገር ግን ሱሐቢው የጠየቀውን ብቻ መልስ እኛ መልሶት ይሆን አይደለም። ሱሐቢው ምን ብሎ ነው የጠየቀው? 73 ይከፈላል? አዎ አትፈልግ ይከፈላል። 73 ከተከፈለ ያ ረሱላህ የሱዱ አመት ብሎ ራ አንድ ይሁን ብሎ አጠይቃችሁኝ ልላችሁ ለምን በቃ እቅጥ ነው የተናገሩት ነብይ ይከፈላል ያሉ የማይቀር ነገር ስለሆነ ተናገሩት ወአድ ጓላላችሁ አንድ ብቻ ስትከል ለው ወደ جہነም ይወርዳል ብለው ሲናገሩ 73 የሚከፈለው ኡማ ሙስሊሙንም ካፊሩን የሚጨምሮ ነው አይደለም ማን ነው ያለው አይደለም አይሁድ ወደ 71 ነፋራ ወደ 71 አይሁድ ወደ 71 ነፋራ 72 እናንተ ደግሞ 73 ብለው ሲናገሩ ኡመተ ኢጃባ ነው የሚከፈለው 73 አንድናት የምትገኙ ለው ወደ جہነም ይወርዳል አለ አዛኙ ነብይ ተቆርቋሪ ነብይ ሐሪስና አለይኩም የተባሉት ነብይ ተናገሩታል። ወላኪን ሱሐቢዩ ወላሂ ረዲየላሁ ዐንሁ ዛሬ ላይ ሆኖ እኛም እናነሳውን ጥያቄ እዛም ጊዜ አልስቆታል ምን አለ ማናቂያችን ምትድን ቡድን ብሎ ጠየቃቸው። እኔና ሷሃቦች ባለንበት ላይ የሚከተሉ ነው የሚከተሉት ናቸው አዱ ነብዩ አለይሂ ሰላቱ ወሰለም ያችን ቋይፋ ለማውጣት ነው ሲያኛውት ምን አልአጀብ ይችን ቋይፋ ታሪሱን አባዙችን ይቀበላሉ ለዚህ ነው ራሳቸው ምን ብለው ሰየሙ አሉ ሱነቲ ወልጀማዓ ስም በማውጣት ላይ አንድም ዓሊምን ይስካልፋል ሰማው ዓሊም ሙዕተበር የሆነ ዓሊም ስም ማውጣት እኛን ይጎዳናል አይባልም። የክት መልስ አለበት ራፊ ባለ ለክሰብን ይያለ ሲጃን ይያለ ሻገል ይያለ ህዱስ አባሻል ሺአን ሱሩር ይያለ ሱብሃንአላህ የለለጡ አይታይ ለምድር ላይ ቆውጥ ይሆነ ዓለም ውስጥ ያለው የኔ ተከራመታ አካይድልኝ ምን ነው የምታደርገው የግድ ያንዳንዱ ምድሪያ ለመውጫው ማወቅ አለበት እስራኤል ማን እንደሆነ ማወቅ አለበት አሜሪካን ለማናቸው እንግሊዞችን ለማናቸው ለመሆኑ ኢሮፖች ምንድናቸው አገባባቸው ምንድነው ስለ ማወቅ መንገት አለበት ይሄንን ለማወቅ ስለሆነ እኛ ቋይታን አቆና አይደለም ፍርዝርን ናፍቆ አይደለም ወላኪን የሆነ ተፋፍተ እንዳትገባ የሆነ ነገር አዘቅ አባሽ ውስጥ ያለ ሰው እንደሚረሳ ካለ በአባሽነቱ እንኳን አንተን ያልሆንኩ ነው የሚለው እንኳን ውሃብይ ያልሆንኩ ነው የሚለው ለምን ያለበት ነገር ላይ ሞልተውታል ባዶ ነው መጀመሪያ ባዶ ጀሪካ ነበር በቃ አንዲት ልጅ ባዶ ጀሪካ ናት ዝም ብሎ አንተ ይሞላታል እሱ ነው ሆና ደስተኛውን አትቀጠላለች በዛ ወይ ይቀጠላል አንድ ነገር ልንገራል ማለት የገጠር ሰዎች የሆነ ጥያቄ ሲጠየቃል ቦታ ላይ እንዴ ብለው ጠየቃል በቃ እነሱ የሚያቁትን በጋ ብዛት ስለሚወሉ ስለበግ ጥያቄ ጠየቃል እበረፍ ውስጥ አስር በጎች አሉ አንዱ አብጥቶታ ህንድ ይቀራሉ ብለው ጠየቋቸው። ምን ብለው እንደመለሰ ታውቃላችሁ ገበሬ? አንድም አይቀርም ሁሉም ይወጣሉ አለ። ተማሪ ቢሆን የሚመለሰው ስንት ነው? እሱ በግ ነው የሚለው አይደል? እሱ ግን የበጎችን ባህሪ ስለሚያውቅ አንዱ እናት በግ ከወጣ ሁሉም በተሰለሉ ነው ይሉት ናቸው። ምንም ያውቁት ነገር የለው። አንዷ ትንሽ ያለችው ሞላ ያለችው በግ ከሄደች ሳንታስተሩ ነው ሌላ ነገር የለም። እንዴዛ አይደለም እኛ በግ ሳይሆን መሆን ያለብን ራስን እንደናስበግ መሆን አለበት። በቃ ያን ምንድነው አቋሙን ለመመልከት ማለት ነው። አንተ አባሽን እማንችለው ለመቆጣጠር ያልቻልከው እነሱ ራሳቸው ናቋቸው በሐዲስ ደሊል አድርገው ራሳቸው ገምተው አንተን ሲፋለሙ አንተ ለምን ግን ወይ እንደዚህ ነው ወይ ላ هذا بيان لموقف اهل السنه والجماعه لا اهل السنه والجماعه يتفتى اقامنا من احاديث الصفات الوارده يمتو حديثين يتملكها عن الرسول صلى الله عليه وسلم كنبي عليه الصلاه والسلام حديثه معناته انه نظروا كموقفه عند اقامته من احاديث الصفات الوارده بنطوا اياوت لاي في القران القران بنطوا اياوت لاي يمتكن اللهن بحري እንዳላቸው አቋም ሁሉ በነብዩ ሐዲስ ውስጥ የመጡትን ያአላህን የነብዩ ያአላህን ባህሪ በእርግጠኝነት ይዘው ነው የሚከተሉት ማለት ነው። አከረ አከረ አሁን ስነቲ ወጀማ አንድ ነው ስለሰው والله እኔ አንድ ረሃም የሚገርም ነገር እብኑ ተይሚያ ረህመቱላህ አለይ ከዛ ሲያዋክቡት والله ካሪፉን አንብቡ ታአላህ والله ስምጥር መስሎ አሁን እኮ አንድ ነገር ምን እንደምታካላችሁ ቋስ ለምሳሌ አንድ የማንቸስተር ደጋፊ እና አርሰናል ደጋፊ ሆነ ስትመለከት ቋስን ማድነቅ የምትችለው የሞያው ባለቤት ስትሆን ብቻ ታ ቴክኒክና ታክቲክን ለይተን ታውቀው ከሆነ አቤት አርሰናል እንዴት ያደርጉታል ቋስ አቤት ማንቸስተር ይችላል ለምን እውቀቱ አለው ውስጥ ከለለ ባዶ ከሆነ ግን ስለ ቋሱ ሲናገሩ አዳማጭ ነው እንጂ ምንም አይደለም ይዋፈግ ማለት ይህ ታሪክ ለምን ያለው ሲሪየስ በቃ ምንድነው ምን ተባለ ከይ ወዴ ለምን እንደ በቃ እነዚህ ነገራቱ የትግግ ጥያቄ አይደለም ይሄ የሃይማኖት የዲን አቋም ጥያቄ ነው መጀመሪያቱ ነው የምትከተለው አረጀ ለምን ተኛ ሁሉ አለ እነብነን ከውሰን እኮ ናቸው እንደዚህ እንደኛ እንድና ዘመን አለም አይደለም ይዛን ጊዜ አሉ ታሉ እነዚህ አህባሽ ጃንጃዎች ጃንጃዎች ተቆም በቃ ሙዕተዚላ ማለት አትችልም ተከራከረ ሱክጂራቸው በዘመኑ ያሉ ሱክጂ ማለት እንዲህም ያንቀጠቀጠው ፈቂቁም በማንኛውም ነገር እነብነል ከውተሪ እነፈውረቲ አሁን በተያዘው እነዚህን ሰዎች ተቋቁሞ እነ አቡሐጂያን ነህዊ ያዘቱን አላህ والله ይሁን ጀሪ አደገኛ ሰው በሚልከበት ሰዓት ንገርን ስንምጥጣጥር ሆኪ ለፊት ሌላ ይልቃ እርምተኛ ያውጡ ሲልኩት ሰርቤቱ ሲወጣ አሁን መልሱ የሆነ ነገር ሲቃወም በተው መልሰው ሲያጥፉ ከመጥቶ ታላቃለፈ ደስ ብሎ ፍጻን ፈልጎ አይደለም የበላይ ለመሆን አይደለም እንደውም አህል ሱነቱ ወጀማዎች አንዱ ከባህላቸው ውስጥ የሁለት ሰው መሪ መሆን አይደለም ለሁለት ሰው ቃቢ መሆን አይደለም በጣም ይሸሻሉ ፍጻን ዝናቸውን ማስተላለፍ ፍጻን ላይ ከወጣ ጉልመታ በዛል ጉልም ጀሪ ራስ እንዳክቶር እንጂ ራስ ለዲኑ አይደለም ልትቆረቆር ዲኑን ለርተ ዲኑን ትገላለህ ይሄ ነገር ስላለባቸው እብኑ ተሚያ ቃቢነት እንኳን መጣ ቁጭ ብሎ ቁርአን ያስተምራል ቁጭ ብሎ ፈትዋውን ይሰጣል ኪታቦችን ይጽፋል የሚገርመው ይነል አጀብ የብኑ ተይሚያ የሚገርመን ይላል አቡ ሐጃን الناس አንነሁ በጣም የሚገርመው እብኑ ተይሚያ ግብጽ ላይ አንድ ጊዜ የከታሮች ዘመቻ ጊዜ መጣል በዛን ሰዓት የግብጽን ህዝብ ሲቀጠቅጠው ለሙናበራ ኑ ፈረቱሜው ሜዳው ነው ኑ ይላቸዋል ለሙናበራ ማንንም ሲፈ አይቀርም ጀምጃ ሞተብላ አትቀርም ከዚህ በጣም አዲስ የሆነ ታሪክን ተጣለው እንትው ሰርቪስ ተሰጥቶ ይሄ መጅሙዓ አልፈታውን ታቃላችሁ 38 ቁራን እኮ ይሄንን ኪታብ የጻፈው ኪታብ ደርድሩ አይደለም እኛ ኪታብ ስንጽፍ ይላሉ ታፍሲር እናመጣለን ሐዲሱን እናመጣለን ፊቅሁን አንጥተን ደርድረን ከዛ እየለቀምን ነው አሉ ምን ይጽፈው እብኑ ተይሚያ ግን ሰርቪስ ውስጥ ሆኖ ነው የጻፈው ያ አላገባም አልወለደም ወጣትነቱን እንቁ ወጣትነት ዘመኑን ይሄንን ድንቅ አድምጥ ያሳደረው والله ስልጣን ጥምጥራለ የስልጣን ጥማት ከሰው ጋር አለመጋጨት ካልተጋጨ በሰው ላይ ካልጦ አምረዲል ማዕሩፍ ነሃይን ሙንከር ካላደረስ ሁሉም ወዳጅ ሁሉም ይወዳል ማንንም ይወዳል ፖለቲካ ዓለም ውስጥ ተዘቀም ይችላል ከሆነ ለሰውት የምታድል ከሆነ ሁሉም ይፈልጋል እልልል ለምን አንተ በግነት ይርበልህ ሁታብጂ ግባ ቁጥል ተኛ እንደተባረከ ሆነ ለዚህ ነው አሁን አንተ ላይ ጫና የበዛው ከላይ ለምን እንደሆነ ይንሰላል ይሄን ነው በቃ አቅም ከላይ ጫና የሚበዛው ለምን እንደሆነ አአ የምትለው ነገር ተቃውሞ ስላለ ነው هذا بيان لموقف اهل السنه والجماعه من احاديث الصفات الوارده عن الرسول صلى الله عليه وسلم أنه كموقفهم لكن ده أقوى مكون من آيات الصفات فبحري عن كفوس الوالدة يمسوا بحري أفوس في القرآن فقرآن يمسوا بحري أفوس سواء أكل فحديث يمسون فقرآن يمسون أكل من كبر أهل السنة والجماعة وهو يهم مالك الإيمان بها فالله بحري أفوس ماما واعتقاد ما آمن هون اعتقاد ما سبق ما دلت عليه على حقيقته حديثنا القرآن يتقومون على حقيقته يتقبلون على حقيقته استوان باستونا تجيروا ايتقبلوا وجها بثواب بأجر ايتقبلوا على حقيقته وجها وجها استواء نعم استواء فجلوا يتقبلوا على السنة والجماعة والسمالة بقى وهو الإيمان ما من مالكنا بقرآن يمسكتني الله بحرياته إن جمع منه له بنبيهم عليه الصلاة والسلام حديث يمسكتني يتقبلون سواء مالك كلهم يتقبلوا يتقبلوا يا حديث ذكر الله القرآن من يبلغ ذكر الجواد القرآن النحديث كل صحيح نوار الله أيوة عادي جميع نجرو تعلو القرآن بكان متجادر يا لبن حديثنا عن القبر مبال القرآن يجوا تعلو هذا لين أقول مثلا بس هنا قال لي ما تعيش سلام بس هذا ما أشوف فضل يا لله أخير قال هو لي سلام في ما تعقم فكر رزق جسنا بقدر إن شاء الله اللهم يا ربنا لا يصرفونها عياس وجدواتم عن ظاهرها عيك أجرواتم لا يصرفونها عن السنة والجماعة لا يصرفونها من هذا الباتم عيك أجرواتم عن ظاهرها كنبرت وعيك أجرواتم بأنواع التأويل يتأويل عينة بمسكم الباطل ودكي هنا ودكي هنا ودكي هنا يتأويل عينة بمسكم كظاهرة عياس وجدواتم ولا ينسون ودكي أدركم ما دلت عليه السواية تقوم تشونم ولك أدركم فيؤقلونها راقصوا على الأسكرون ترقوم على البالي أدركم أدركم لا يسرقون على أسكرواتهم عن ظاهرها كوانا كظاهر ترقوم بأنواع التأويل يتأويل لا ينسبة نتكم الباطل كنسنا وشيونا بمتكم كنسبرت سبك ظاهرة أسكرواتهم لنسالي وجهين من بلا من مفسر نستعمل أنتنا وجهين من بلا من مفسر وجه صواب وجه سلطان وجه من بالله وجه وجهنا بكى وجه الحقيقي جينا لا يصرفون عن ظاهرها كظاهرها يسجدوا كظاهرها يسجدوا لأنواع التأويل تأويلها نسبة نتكم على باطل كنتنا وكيونا ولا ينسونا ولك ما عددكم ما دلت عليه السواية أصوم السوم فيعدلونها لا الرابطة السندة ولا يشبهون مع الرابط بالتالي مع الرابط ممنعا ولا يشبهون بللات أفيدا دمو شعر رجاجبطه ولا يشبهون عامة السلم الصفات بحريات المذكورة يتزرزل بحريات السن فيها بقرآن آيات بنبي صحي حديث السن بصفات المخلوقين كفترتات بحري جار آم نساسل ولا ينسون ما دلت عليه فيعطلونها ولا ينسون وذكادركم ما دلت عليه النبي عليه الصلاة والسلام حديث يتقمشون فيعطلونها وذكادركم لا يستكم ولا يشبهون أمة السلم الصفات بحريات المذكورة يتزرزر بحريات الترفيع النبي عليه الصلاة والسلام حديث يتزرزر بحريات بصفات المخلوقين بفترتات بحري أمة السلم لأن الله مكرة الله ليس كمثله شيء السنة من الفلسة ويلمنا وهم الناس بذاري بذبر جبتاكو على السنة والجماعة يخالفون يتقررالو طريقة المبتدعة يمبتدعة وشن قدانا يتقررالو يمبتدعة وشن عجز أمس وشن عجز مس وشن ينس قدانا يتقررالو ملو بملو لمستاري إنما النكتب من الجهمية والمعتزلة جهمية وشننا معتزلة وشن ينسل يتقررالو والأشاعرة أشعرية وشنن يتقررالو إنما أهل السنة والجماعة يتقرر للنبيين الذين النبي الجهمية والمعتدلة والعشائرة كان موقفهم أقواماتهم من هذه النصوص فالنزل تقصوش زوريا أقواماتهم موقف المنكر لها تقوامي وثناتهم يتقوامي أقوام موقف أقوام المنكر لها تقوامي مكونته أقوامنا وأقواماتهم استوان بإستوى عيك كبير منكر ناج تكوان نوز استواء بستولانج بستواء يكبلو وهم لذلك يخالفون يتعرضون لطريقة المبتدعة لمبتدعة وشن قدانا مبتدعة وشن لمن نكتوان الجهمية والمعتزلة والأشاعرة إن جبرية إن قدرية يمثل الله سوى الله فكيف يثنوا من هذا سبحانه نعم جهمية وش معتزلة وش أشاعرة وش جهمية جهمية سمو يبتكفن جهمية جهم ابن صفوان الترميذي የመሰረታቸው ሰዎች ጀማዓዎች ናቸው ጀህሚያ የሚባሉት ግሩፖች የጀማዓ አባሎች ማለት ነው አሁን ድረስ ይከተላሉ አባሎች እነሱ ውስጥ ነው በብዙ የሚገናኙት ጀህሚያ ጀህሚያዎች ምንድን ነው የሚሉት በእስዋ ዙሪያ እነሱ አላሁ موجود بكل مكان ነው የሚሉት በየቦታው ይገኛል አባሶችን እዚህ ላይ ይቀርናል ሌላ ባህሪ ላይ ግን ይገናኛል አሻኢርያዎች ደግሞ ጀህሚያዎችን ይመስላሉ አላሁ ብዙዎቹ ማለት ነው ብዙዎቹ الله موجود الله بكل مكان موجود معتزلاوچ ደግሞ በነዚ ተቃራኒ ናቸው الله موجود بلا مكان معتزلاوچ ይመስላሉ አህባሽ ወጅድ ኢላ الله በመገኘት ዙሪያ الله የት ነው ያለው ተብለው ሲጠየቁ الله موجود بلا مكان ይሄን የሚሉት እነማን ናቸው معتزلاوچ ጀሚያዎች ምንድን ነው የሚሉት الله بكل مكان موجود الله በየቦታው ነው ያለው እኔ ሙስታለ ዘሙስታለ ዘሙስታለ ዘሙስታለ ዘሙስታለ ሁሉም አሜሪካ ማውስትራሊያ የትም አፍሪካ ኢትዮጵያ አርባ ምንጭ ሲቀላም ሲቀም ሁሉም ቦታ አከታይ ነኝ እዚህ ነው والله الان ዘግናኝ እኔ የነዚህ ክፍረት ይላሉ ሁሴንን ሰምቻቸው ነው ፈጥዋ እነዚህ ሰዎች ካፊር ነው የነዚህ ሰዎች ክፍረት እንደ አራት በአራት ሰዓት እንዳለው ጻይ ግልጽ ነው እንደው ተወሩ ልቻለሁ ካፊር ለማለት ማለት ከደታቸው ግልጽና ግልጽ አላህ ሁሉም ነገር ውስጥ አለ ፍሉሪያዎች ናቸው ይሄን ነው የሚያምሩት አዩ እንትን አብደው بسم الله الرحمن الرحيم ደም ለስካኒ እንትን አብደው ተቀራለ ሰኑሲ ተቀራለ ጀዋሃረ ተተውሂድ አለ ምን ረዘላም ይባላል ባሻዕርያ መዳም ተቀሩ ሁለቱ ጧኢፋዎች ቡድኖችን ፍራፍ ሲነግሩ ምን እንደምንታካለ ማሳመኛ ሁሉም ደሉን ሲያመጣ አቅልይ ነው የሚቀበሉ መጀመሪያ ሎጂክን ተማሪ ሎጂክን ያሸንፈዋል እንደዛ አይነት ተማረ ህዝብ ላይ ሎጂክ ነው የሚጠቀሙት ብቻ ከደሊል ልክ ሎጂክን ያስቀድማል ምን እንደምን ታካለ አላሁ ቢኩል መካን መውጅድ አላህ የት ነው ያለ ሸኩም መካን መውጅድ ነፍስ የት ናት ያለች የት ነው ያለች ነፍስ አታይ አይ ሁሉም ቦታ ነው ሰውነቱ አላህ ሁሉም ቦታ ነው እሺ እላም ውስጥ ያለው ወተት የት ነው ያለ ሁሉም ቦታ ነው ያለ አላህ ሁሉም ቦታ ነው ያለ በቀጠል ውስጥ ያለው ውሃ የት ነው ያለ ሁሉም ቀጠል ውስጥ ነው ያለ አላህ ሁሉም ቦታ ነው ያለ ይሄን ነገር ነው ጀህሚያ የሚባሉት ማለት ጀህሚያዎች አላህ ሁሉም ቦታ ነው ያለው ነው የሚሉት አመኑት ብለዋል ኡሻም ውስጥ አለ ከርከሩ ውስጥ አለ ቤተክርስቲያንም አለ ሽንት ቤትም አለ እምንም አለ ሲኩል በካሪ መውጅም ያለ ሀናማ በጣም ዘግናኝ አገላለጽ ይሄ እማ ተአዱደል አሊሃ ወእመ ተጀዙ ነው መከፋፈልን ነው የሚያሳይ ዘግናኝ ዘግናኝ ዘግናኝ አሻኢራ አለዲነ እነዛ ካለ መውቂፉም አቋማቸው ነው ምን هذه النصوص በእነዚህ ጥቅሶች ዙሪያ አቋማቸው ነው መውቂፈል ሙንክሪ ኢላሃ የተቃዋሚ አቋም ነው አቋማቸው ተቃዋሚ ሙንክር ማለት ሙሉ ውጣድ ዳጅ ማለት አውል ሙአውል ወይ ሙአውሎች ናቸው በሌላ ቃል ቀያሪዎች ማለት ነው ሙአውል አውል ሙአውል ሊማ ተለተ አለይህ የነብዩ ሐዲስ የጠቆመችውና ቁርአን የጠቆመችው የአላህን ባህሪ እና ሙንክር ነው አቋማቸው ወይ ሙአውል ነው አቋማቸው አቋማቸው ወይ ተቃዋሚ ናቸው ወይ ሙአውል ናቸው የሚገርመው ሙአውል ከሆኑ ምንድናቸው ማለት ነው ሙንክር ናቸው ማለት ነው መጀመሪያ ወደ ተውል በሌላ ቃል እንዲቀይሩ የጋበዛቸው ሙንክር ስለሆኑ ነው ታሁ አቂደቱም ሙአከሰተን አለ هذه الفلسفه الفلسفه ላይ ነው የተደረገው وبخلاف المشبهه اهل السنه والجماعه አቋማቸው يخالفون طريقه المبتدع عندላችሁ ሁሉ ሁለተኛ ደግሞ وبخلاف المشبهه بمشبهه ባመሳሳዮችን ተቃራኒ ናቸው اهل السنه والجماعه مشبهዎች ደግሞ እነማን ናቸው الذين انذا غلو ድንበር ይተላለፉ ከልእስባት ያአላህን ባህሪ ያረጋግጡ ሐታ ሸበሁላህ አላህን እስከማመሳሰል ደረሱ የخلقተ በፍጥረታቸው እነዚህ ደግሞ ወጅህ አለው አው ወጅሁ እንደሰው እጅ አለው አው እጁ እንደሰው እነዚህ ሙሸቢያዎች ናቸው ሙጀሲማ ሙሸቢያ በተለይ አህሉ ሱነቲ ወልጀማዓዎችን አባቶች ሙጀሲማ ነው የሚባሉት አጣላቸው አይደል እናንተ ሙጀስሙዎች አመጣጣችሁ ናችሁ አላህን ከፍሩ ጋር አመጣጣችሁ አለ መጀመሪያ ሙጀስማ ማለት አልገባችሁ ሙጀስማ ማለት አልገባችሁ መጀመሪያ ሀጅን የሚለውን ቃል ከየት አመጣችሁ ዴት ነው መቀደም ያለው አንድ ነገር ደግሞ ክርክር ስትከራከሩ በአላህ ስትከራከሩ ሰውዳንን አምጥታችሁ አትከራከሩ በእብኑ ባዛ አትከራከሩ በአልባኒያ አትከራከሩ በእብኑ ተይሚያ በእብኑ ቀይም አትከራከሩ ስትከራከሩ እብኑ ቀይም ካመጣ እሱም በዘመኑ ያለ ሌላ እብኑ ቀይም በእብኑ ቀይም ዘመን የነበረ ጀህም ያመጣልሃል እብኑ ተይሚያ ስትል ሱብኪ ጀህም ያመጣልሃል ሌላ በዘመኑ የነበሩ እንጂ ሲፋለሙ የነበሩ ለዛ አይደለም የምትከራከረው ቢሰለፊነ ሷሊህ ቢሰለፊነ ሷሊህ መንሃጅ ነው የምትከራከረው በሶሓባ ነግር ነው የምትከራከረው በሀዲስ በቁርአን ነው የምትከራከረው ስትናገሩ ተግባባን አይደል በአራቱ አኢማዎች አቋም ነው ስትናገሩ የምትናገሩ እዛ አምጥታችሁ አረ እብኑ ተይሚያ እኮ እንደዚህ ብሏል ብትለው እብኑ ተይሚያ ነው የመሰለ ስም አለው ደግሞ ያመጣላል ያም ደካማ ነው ይህም ደካማ ነው እንደዛ አይነት እንዳትናገሩ መጀመሪያ ራሳችሁን በራሳችሁ ሜዳ ይመጡባቸው በሰው ሜዳ ነው መጫወት ያለባቸው በራሳችሁ ሜዳ ወደ ኸላፍ ሙሽቢያት الذين غلوا في الاثبات በኢስላም ላይ ደግሞ ጥራሽ የጠመሙና ድንበር የተላለፉ ሰዎች በእነሱም ተቃራኒ ናቸው እነዚህ አጥላቂዎች አጥካከበውላ አላህን መሰሉት የፈርቂ ተፈጥራቱ አመጣቸው ተቃራኒ ማለት ነው አይደል እነዛ የለውም ማለት እነዚህ ደግሞ አለው ብለው የፈጣሪ የፍጡር ይመስላሉ ስለዚህ በጣም ተቃራኒ ነው تعالى الله الله يقرأ نو لإله جال نو أما يقولوا الناس كميلوا سيطاشين يقرأ نو علوا كبيرا ألا جهنا سرات يقرأ نو من يجتا سترات أمثل ليس كمثله شيء وهو السميع البصير أدعو بالله التوفيق السلام عليكم ورحمة الله وبركاته